ደረጃው ላይ ማለት ነው። መልቀቀራ ስሙ መፍሶሩ ቀቀራ አይባልም በአምስ ቀቀራ በሊን ነው የሚቀራው ማለት ነው። ይዋል ፍሬዴ ሲባል ተሃበ ቀቀራ ይባል። ራቢያን ወሊተአለሙ ሶላቲ ቢከስሬ አላሚ ሊተአለሙ አልኦላ ወሊተጅዲላ ሚሳኒያ ሊተአለሙ ማለት ሊተተአለሙ ነበረ። አንዷ ታ ወደ ላም ተለውጣ ተደግማ ሊተአለሙ ሆነ ማለት ነው። ሶላቴን እንዲታው ባይናቸውና እንዲትማሩ ብዬ ነው በዚህ መልክ ያስተገርኳቸዋል። ወአስሮ ተተአለሙ ቢተአይኒ አንዋዕነ ልእስማሊ ተባሃተ ኡናሱ ሚንበር ነቢ ስ ሰለ ምን አየዑዲን ሆዋ የነቢዩ ሚንበር የተሰራው ምን ከሚባለው ዛፍ ነው በሚባለው ሰሃቦች ተወያዩ። ፈካነ ሰሃል ብኑ ሳዕድን አለመ አህሊ ዘማኒሂ ሰሃል ብኑ ሳዕድ የተባለው በዘመኑ ከነበሩ ሰዎች ስለዚህ ጉዳይ አዋቂ ነው ይባል ነበር። ሊአነሁ አኽሩ መን ማተ ሚነ ሰሃባ ከሰሃቦች የመጨረሻ የሞተው እሱ ነው ሙዓመር ነበረ ማለት ነው። المدينه فجاءوا اليه ليبين لهم ويزيل مشكلهم فاخبرهم انه من طرفاء الغابه غابه بتاكاو سكميغنيو طرفاء كميبال زافنو يتسرعوا بلو تناكر يا غرسما بالليل ونا ما وتثبيتا لخبر هي قال لهم لقد رايت رسول الله صلى الله عليه وسلم قام عليه الصلاه ما نبي منبر بسراته بتشا سايون وهم خطبه مجمرون بتشا سايون በዛ ቀን በላው ላይ ሶላት እንዲያስተገዱን ጭምር ነገራቸው ማለት ተከበረው ወከበረና ሶራው وهو على المنبر ثم ركع ونزل منه ان الركوع سيفلقوا تمنبروا ولو حالا وردوا ورجع الى خلف حتى سجد في اسفل المنبر ما ركعنا قيام الزوج الرسول ماله ثم عاد فطلع عليه وما زال هكذا يطلع عند القيام وينزل منه عند السجود حتى فرغ في صلاته ثم صرفه وأقبل على الناس فالزمالك من برلائي تملال سوك سكدوا بهالا فمجر رشاوة يسوى الجروا نتذكر هذا الرب فقال صلى الله عليه وسلم ما قاله مرشدا لهم إلى أنه ما فعل هذا الفعل من الطلوع على المنبر والنزول إلا ليروا صلاته فيتعلوا منه ويفتدوا لذلك من برلائي مجوز فتك سايفون من برلائي سقوا من نار وقوع قيام اعتدال سارت እንከስካፌ ለሁላችሁ ግልጽ ይሆኑና ሁላችሁ ሙባሽረን ተማሪ እንድትሆኑ ብዬ ነው ብለው ምክንያቱን ገለጡ ይላል። ነው ፈቅድ من الحديث تباحث التابعون في العلم تباحث التابعين في العلم العلم لا مما مروا سوچ مواياتهم وادبهم في الرجوع الى العلماء الذين اخذوه من قبلهم እንደገና ታቋቸው በላይ ከበድ ያለ ነገር ሲያጋጥማቸው ወደ ቀዳሚና ወደ ተሻለው አዋቂዎች ሄዶ መጠየቅ አስፈላጊ መሆኑን ያስተምረናል የሐዲስ ማለት ነው። ሰዎች እንግዲህ በጋራ በሚያጠኑ ጊዜ አንዱ ተዝ ያለው ሌላ የረሳው ያስተውሰዋል። ሁለታቸውም ሁላቸውም ደግሞ የከበዳቸው ከሆነ ወደ ተሻለው አዋቂ ሄደው ይጠይቃሉ። አዳበል ዒልሙ ሙባሃሳ ይሄ ነው ማለት ነው። ثاني جواز ارتفاع الامام عن المامومين في الصلاه للحاجه امام تمامموج كف على بوته لا يمتاي بوته لا يقوموا ايتلا ما يغدا ما معناته عندنا فقهاوچ امامو ليت على بوته كف على بوته لا يقوم يلبثم فخري ملكتالنا يميل سبب يميلسوا نبروا ايدلم فتلي تعليم لما ركفلك سوچ بسكاتون انديو فلغو كهونا ይቻላል ለማን ነው ከታሊሚህ ከፍጀተ ሶላት ስብቻ ደረጃውን ለማሳወቅ ንዩ ቦታ ለመስጠት ከሆነ አሁን የተጠላ ሊሆን ይችላል። ግን ሰዎች እንዲያዩና ከሩቅ ያሉትም ከስታቸውን እንዲቀስሙ ብሎ ከሆነ አይጠላም ማለት ነው። እለም የኩል ሀጃ ፈይክራህ ሀጃ ከለለ ግን ሁሉም ሰዎች በሚገባ ስለ ሶላት ግንዛቤ ያላቸው ከሆኑ ያው ኢማሙን የተለየ ማዕረግ መስጠት ስለሚሆን አይፈቀድም ማለት ነው። ሊማራው አቡ ዳውድን አልሆደ ይፈታና ነብዩ ሰለላሁ ዐለይሂ ወሰለም ቃል ኢዳ አመረ ረጁል ቆማ ፈላ ይቁመነ في مكان ارفع من مكانهم ኢሚል ሐዲስ መጣለ። አንድ ሰው በሚያሰግድበት ጊዜ ከህዝቦቹ ለየት ባለ ከፍ ባለ ቦታ ላይ አይቁም ይላል። ለምን ያ ክብረን ያመለክታልና ማለት ነው። جواز الحركة اليسيرة للحاجة فإنها لا تضر الصلاة በሶላት ላይ ያለ ኢማሙ የተወሰነ እንቅስቃሴ ቢያደርግ ለምሳሌ ምንበር ላይ ቆሞ ሩኩዕ አድርጎ ለስጁድ ተንሸራቶ መውረዱ ሰዎችን ለማስተማር እስከተባለ ድረስ አይጸላም ማለት ነው። አለበለዚያ ሐረካ ሙተታሊያ ሶላት ይፍጥያል እስከማለት ይሄዳሉ። ራቢያኑ ዝቁጥ ባይ ነብይ ሰለላሁ ዐለይሂ ወሰለም ማንኛውም ነገር ነብዩን መከተል አስፈላጊ መሆኑን ያመለክታል። ዋና ፈአለው ምን ሱነት የለቲ ተተባ ለነብዩ ስራ ማንኛውም ሰው ይከተለው ይገባል ማለት ነው። ለኩም ፊረሱልላሂ ወሶቱን ሐሰና ተብሏልና ቃላቸው ተግባራቸው እንቅስቃሴያቸው ሁሉም ነገር ትምህርት ነው። ስለዚህ አርአያና ምሳሌ ስለሆኑ ሳቻ ያደረጉት ነገር ሁሉ ማድረጉ ተወዳጅ ነው። ኢላ فيما تأكد أنه من خاصيته يستعجم اللي يونو يتبال نقر كان هنا مستقر يستعجم اللي يونو يونو النقر مادرقا يفكر إما لتم كمسالي كارات تفيت بلا إماقبات لله سوى يفكر لتم نبيو يمي على قطوال ما يمي على دوال لهيبل أيوان أمم لتم وفيه حسن تعليمي صلى الله عليه وسلم فإنه جماع بين الكول والفعل نبيو سيستمرو بزوك ذي تكلف أيوان ሰዎች ግን በሚገባቸው መልክ በእንቅስቃሴም ሆነ በቃል በቀላሉ በሚረዱት መልክ ማስተማርን ይወዱ ነበር ማለት ነው። الذي يصور لهم بها حقائق الاشياء የነገሮችን ሁኔታ ቁልጭ አርጎ የሚያሳይ ዘይቤና ዘዴን መጠቀም ይወዱ ነበርና ለዛ ነው ምንበር ላይ መስገድ የሚያሳዩት ማለት ነው። ሳደዘን في دليلنا على جواز إقامة الصلاة لأجل التعليم ሶላትን እግር መንገድን ያስተገርክ ስርዓቱን ማስተማርም ይፈቀዳል ማለት ነው ያመለክታል። ዋናው ላይ ሆና ፍል ኢኽላስ ወል ኹሹዕ ይሄን ማድረግ ተፈሽሮ እና ኢኽላስ ያወጣል። ባልሆ ዚያደቱ ኢባደቱ ሚላ ኢባዳ እንደውም ኢባዳው በኢባዳ ማጎልበት ነው ማለት ነው። አንድ ጎን ታስተምራለህ ማስተማር ራሱ ኢባዳ ነው ወላ ብዙ ደግሞ ትሰግዳለህ ማለት ነው። አንቺ ነው ማለት ነው።